إلا الذين صبروا وعملوا الصالحات أولئك لهم مغفرة وأجر كبير. إلا الذين صبروا إن زياء يتعكسوا يهونوا تكروا إلعب مالاتن قريب بصبر يتعنسوا يهونوا مؤمنوك بكتقرم جزية مهنا بمشتور جزية من لا شنيا قتال إن النزاء عند كافر وشو بكتقر جزية تسفى قرطاو توبا أن أدركم بلو يني أمسو بخير نابت أجاك زياد أجمو يميت أجمو أيهون من قرار مالتنا وعملوا الصالحات يتعشوا يعززاتشوا الملكان يميت روس يهونوا تحقاشوش شكروا أولئك لهم مغفرة عندي هاي نتوشوا تحقاشوش إنها ملكان صريوش لأنسوا تحلات يهونا سكتي مهرت الله سبحانه وتعالى تلقب تولات شوال وعجرهم كبير عندهم تحلات يهونا من دادك تولات شوال ليلة. فلعلك تارك بعض ما يوحى إليك وضائق به صدرك أن يقول لولا أنزل عليه كنز أو جاء معه ملك إنما أنت نذير والله على كل شيء وكيل. فلعلك تارك بعض ما يوحى إليك من أربعة سترات وشبه كل برمي درس بسلسن وشابتها فمثل ألف اللي تجازلنا من مريا يتوسنه النجر اندعك تابقاتين لا تنكك إشاء لهم يا سجاهل الناي النسو تصنعوا إلا وضعكم به صدرك درتهم بزي ونسو بكل بني أزجاج تمهم الله يميك أنك يهونان أن يقولوا لولا أنزل عليه كنز بس لا يا الله سبحانه وتعالى كنز ديل بلا من أي ورد لتم إن دائروه بمسجاج أو جاء معه ملك وإن دقموا لنبي النسو وابي النعم سكر هناو ملائكوچو መጥተው በዛሪ ለምን አያረጋግጡለትም እንዳይሉ በመስጋት አንዳንዶች መመሪያዎችን ወደኋላ እንዳታረጋቸው ያሰጋል ይላል። እነማ አንተ ነዲሩን አንተ አስተንካቂ ብቻ እንጂ ከዛ በላይም በታችም አይደለም والله على كل شيء وكيل الله ደግሞ በሁሉም ነገር ላይ ተቆጣጣሪ የሆነ ጌታ ነውና እነሱ የሚሉትን ነገር ሁሉ ለማድረግ የሚችለው አላህ እንጂ አንተ ከተልቆ አልፈስ እነሱ የሚፈልጉትን ነገር ሁሉ ካላሙ አላሁኝ እንዴት አድርጌ እኔስ እንደልቤ እናገራለሁ ብለህ መጨነቅና መሸማቀቅ የለብህም ይላቸዋል። ማለትም ምንድነው? እንግዲህ ነቢያችን አለይሂ ሰላቱ ወሰለም እነዛ በጊዜው የነበሩት ሙሽሪኮች ጋራ ሲከራከሩ እንግዲህ እንደምትለው ያላህ ነብይ ተወንከ ቀደምት ነብያቶች በጣም አስገራሚ የሆኑ ብዙ ተአምሮች ነበሯቸው ብለሃል አንተ ወራጅ። ለምሳሌ እነ ሙሳ በትራቸው ባብ ይሆንላቸዋል እነሳሌ ከጋራ ተራራ ግመል ይወጣላቸዋል ስለን ነበረ። አንተም ታዲያ ከነዛ የተሻልኩ እንጂ ያነሳ አይደለሁም ይያልክ ነው። እንደዛ ያለ ተጨባጭ ሆነ ተአምር ነገር ለምን አታሳየንም? እንደገና ላንተ ከንዝ ስለምን አይኖርህም? ያ አላህ ነብይ ማለት እኮ ያ አላህ ባለሟል ወዳጅ ማለት ነው። ታዲያ እንደኛው ገበያ ለገበያ ይሄድ ትሳይን ከመትፈልግ አላህ Subhanahu Wa Ta'ala ዲልቡን ለምን አይሰጥህምና በኢኮኖሚ አንተ ለምን አትንበሻበሽም እስከ ተከታዎችህ? የዛ ጊዜ እኛም የተሻለ ኑሮ ለማግኘት ወደ አንተውን መጣደ ነበረ ብለው እንዲጠይቋቸው ነበረ ማን። ይህን ጥያቄ ደጋግሞ ስለሚያነሱ አንዳንድ ከባድ የሆኑ አያቶች በሚመጡ ጊዜ እነዚህን ቃላቶች ካነበብኩላቸው የብልስ እየተቋጡና እየተበሳጩ ይህንን እንግዲህ ለተቃውሟቸውን ያከሩብኛል በማለት ይጨነቁ ነበረ ማለት ነው። አስፈራል ምንም ይሉን ታሊዝ አይከፋም የፈለጉትን ጥያቄ ይደርድሩ እነሱ ያሉትን ይበሉ አንተ ግን ይሄን ይሉኛል ይሄን ይሉኛል ብለህ እኔ ከሰጠው መመሪያ ምንም መታቀነሰው መታቀረውና መትቀነሰው ሊኖር አይከፋም። በተለይ የነሱን ታወታቶች እንግዲህ የሚዘልፉና የሚነቅፉ አያቶች ይመጡ የናንተ ታወታቶች ሊተባተቡ አንድ ዝም ብለው ፈጥሮ አይችሉም የሚለው ከባድ ቃል ሲነገር እንደገና የናንተ የክርክ ተግባር በሙሉ እንደ ሸረሪት ድር ነው ነፋስ አይመስል ሀያዲን ይያለ ሲያቋሽሻቸው ይሄን አይነት ቃል እንግዲህ ሲናገሩ ታድማ ያጫጭር ይሆናል። እንዴ አድርጎ እምነታችንን ያቋሸሸና ያጥላላ እንዴት እኛ ስጋር ንግባባለን በማለት ሰዎቹ ይሸሻሉና ይርቃሉ በማለት ይጨነቃሉ። ታዲያ እንዴ አይነቱ ቃል እንግዲህ ዝም ብለው እንዳያጠሩት ያላህ መልእክት ነው እንዳይናገሩ ደግሞ ሰዎችን የበለጠ የሚያርቅ መስሎ ይታያቸዋል። እና በእንዴ አይነቶቹ ቃላቶች ልብ አይጨነቅ አንተ ነብይ ከሆንክ እንዲህ አድርግ ይሄንን ካደረክ እንቀበልሃለን ይያሉ የመፎካከሪያና የማፋጣጫ ቃሎች ማቅረባቸውን ፈርተህ እኔ የምልክልህን መመሪያ ወደ ኋላ ማድረግ የለብህም ንገራቸው ሁሉንም ነገርና ከዛ በኋላ የሆነው ይሆነ ማለት ነው። አንተ ጥንቃቄ የሚቀር ነገር የለም። አላህ ሱብሃነሁ ወተዓላ ያለው ነውና የሚሆነው ዝም ብለህ መናገር አለብህ። ባዶማ ይወሃይ ኢለይክ ከሚተላለፍልህ መመሪያ የተወሰነውን የከሰዎች ጋራ የበለጠ ያጣቀራልና ያራራቃል ያስቀይማል ይላል። ወደ ኋላ ለማድረግ እንዳታስብ ይላል። ለውላ انزل عليه كنز او جاء معه ملائكه ወይ ያላህ ዲን ለምን አይወርድለትም በሱ ላይ ወይም መላእክቶቹ በይፋ ከጎንና ከጎን ቆመው ይሄንን ሰውዬ አላህ መርጦታል ቆታል ተቀበሉት ተከተሉት ይላሉ ለምን ያስተዋውቁለትም የሚለውን ጥያቄ ስለሚያቀርቡብህ ይሄን ፈርተህ እና ተቆረህ መመሪያህን እንዲያስቀኝ እነማ አንተ ነዚሩን አንተ ለነዚህ ሰዎች አስጠንቃቂ ብቻ ነህ ይሄንን እንግዲህ መጥፎ ስራቸውን ካልተው አላህ በዱንያም ሆነ በአኺራ የሚቆጣና የሚቀጣቸው መሆኑን ማሳወቅና ማስጠንቀቅ እንጂ ከዛ በኋላ ይደሰቱ ይከፉ ይመኑ ይካዱ ያንተ ስራ አይደለም ይሄን ለኔ ተውልኝ ማለት ነው። والله على كل شيء وكيل እና በእነዚህ ሰዎች ላይ በሁሉም ነገር የተሟላ ቁጥጥር የሚያደርገው አላህ ነው። ማመን የሚገባውንም እንዳምን የሚክደውንም በዛ በከደቱ ምን እንደሚያረጋው የሚከታተለው እርሱ ስለሆነ አንተ ያለብህ መልእክቱን ማድረስ ነው። ከሰማይ የመጣ ለመሬት አይከብደውም እንደሚባል እገሌ ይሄ ይከብደዋል ያበሳጨዋል ያርቀዋል ያባረረዋል የሚለው ግምገማው ጻትግባ ዝም ብለህ አድርስ ያልኩን ታደርሳለህ ታደርስ በኋላ የሚቀበል ይቀበል የሚካድ ይካድ ከዛ በመጨረሻ እኔ ዋጋውን እሰጣለሁ እንጂ ይሉን ታፈርቶ እኔ የሰጠው መመሪያ የሚቀነስና ወደ ኋላ የሚባል ነገር አይኖርም ነው የሚለው። እና ታቸው እርግጥ አላህ ሱብሃነሁ ወተዓላ ያመጣላቸው መመሪያ ቀንተውና ደብቀው ሊያስቀሩ አልነበረም። ግን በአቀራረብ ዘይቤና ስልት በጣም እንግዲህ የሚያግባቡትን ቃላቶች ወደፊት አድርገው እነዛን ደግሞ የሚያበሳጩትን ቀስ አድርገው እየተግባቡ ሲመጡ በዘዴ ለማቅረብ ነበር ያሰቡት። ምንም መጨነቅ የለብህም እስቲያ ቢማት ዑመሩ እንዳለው ሌላው አያ የታዘዝከውን ነገር ወዳውኑ እንደመጣ ፍርጥ አድርገህ መናገር እንጂ ይህን ወደፊት ይህን ወደኋላ የትንሽ ይቆይ ዘዴ የምትለው ነገር የለህም። ዝም ብለህ ንገርና አንተ ግዴታህን ተወጣ ነዚር ነህና ከዛ በኋላ እኔ ነኝ ሁሉንም የምከታተለውና የምቆጣጠረው አላቸው ማለት ነው። በተለይ እንግዲህ በተውሂድ በኩል ይሄ ለነገ የሚባል ነገር የለም። እውነቱን ፍርጥ አድርጎ መናገር ያስፈልጋል። ምክንያቱም ያንን በመስማታቸው የሚያምኑ ሰዎች አሉ። አንተ ግን ይሄንን አሁን ከተናገርኩ ችግር ያመጣል ብለህ በጎተትከው ቁጥር እነዚያ ሰዎች በየቀኑ ብዙ ሰዎች ስለሚሞቱ ተውሂድን ሳይቀበሉ የሞቱ እንደው ተጠያቂነት ወደ አንተ ስለሚመጣ እውነቱን እንደመጣ ወደ አሁኑ ነግረኸው ከዛ በኋላ ግዴታ አንተ ወጥተህ ለነሱ ተውላቸው ኃላፊነቱን ነው የሚለው። እና ይህ አደራረግ ሁልጊዜም በሰዎች ላይ ያለ ነው። ሰዎች ቀስ አድርጎ ቀላል ቀላሏን መናገርና ማስተማር ሲገባ እገሌ እኮ ዝም ብሎ ፍርጥ እያደረገ ከሰው ጋር መተዳደር አይችልም ይባል። የእዲን ጋር አይሄድም። አላህ እንዲህ አይነትን አሰራር ይቃወማል በተውሂድ ደረጃ በተለይ ማለት ነው። አሚቁ أن يقولون افتراه قل فأتوا بعشر صور مثله مفتريات وادعوا من استطعتم من دون الله إن كنتم صادقين فإن لم يستجيبوا لكم فاعلموا أنما أنزل بعلم الله وأن لا إله إلا هو فهل أنتم مسلمون من كان يريد الحياة الدنيا وزينتها نوفي إليهم أعمالهم فيها وهم فيها لا يبخسون أولئك الذين ليس لهم في الآخرة إلا النار وحبط ما صنعوا فيها وباطل ما كانوا يعملون هم يقولون افتراه لما هونوا النزيك هادي وشي يهن القرآن محمد بكتفتنا عنده زمبلوه بمامتاتات يفترونا يامتاونا ويلالون دهيلا نسون قريب ما يلتنا جريلم ليلو قرطو أنت باتتلو قرآن بكتفتنا بوشيت أكنا برهن دامتاو إنا جرالو ወልፋቱ ቢአጅሪ ሱዋሪ ምንዲህ ወሉንግሪ እናንተ እንደምትሉት እኔ በውሸት ከሆነ ይሄን ነገር ያመጣሁት የኔን ውሸት የመሰለ መወዳደሪያ አዘጋጁና አንድ አክር ምራፋቶች አቅርቡና እንወዳደር ብለ ጋብዛቸው ይላል። ሙፍተራያት እና የኔ አንቀጾች በቅጥፈት የመርጡ ከሆነ እናንተም በተመሳሳይ መልኩ እንደዚሁ በቅጥፈት አንድ አክር ምራፋቶች አዘጋጁና አክሩን ምራፎች አንጥታችሁ ከኔ የውሸት መመሪያ ጋራ አወዳድረን እኔ ጋር እኩል የመጣላችሁ እንደሆነ እናንተ እንዳትነፋችሁ ይቆጠርላችኋል ብለ ጋብዛቸው ይላል። ወድዑ ማን ስተጣቱ ምን ዱንላ ለዚህ ተልኳችሁ መሳካት ደግሞ ከአላህ ሌላ ያሉን ኃይሎች ሁሉ ጋብዟቸውና እርዳታ ጠይቋቸው። እንኩንቱም ሳዲቂን እናንተ እንደምትሉት ብትፈልጉ የዚህ አይነት ቃላቶች ገጣጥሞ ማምጣትኛም ማያቀተንም ትላላችሁ ያ አባባላችሁ እውነት ከሆነ በሉ ጋብያቸዋለሁኝ እንደኔ 114 ሱራም ሳይሆን 10ን ብቻ አምጡና ተወዛደሩ። እነዚያ እናንተ ያመጣችኋቸው 10 ምዕራፎች ከኔ ቁርአን ጋራ የሚመሳሰሉ ከሆኑ ልክ እንዳላችሁት እናንተ አሸንፋችኋል ብዬ እቀበላችኋለሁኝ ይላል። እና ታውን ቀደም እንግዲህ ቁርአንን በሙሉ እንዲወዳደሩት ነበር በሌላው ሱራ የጠየቃቸው። አጠቃላይ ቁርአን በቅጥፈት ነው ያመጣው ካላችሁ እናንተም በይዘቱም ሆነ በብዛቱ በጥራቱ ቁርአንን የሚያስተለ ነገር ተረባርባችሁና አዘጋጅታችሁ አምጡና ተወዳደሩት። ምክንያቱም እሱ አንድ ግለሰብ ነው። እሱ እንግዲህ በተፈጥሮ ችሎታው ይሄንን የሚያህል ቁርአን ካመጣ በራሱ ጥረት፣ እናንተ ደግሞ የእሱ ቢጤ አረባዊ ቋንቋ ተናጋሪና በጣም አዋቂዎች ስለሆናችሁ ብዙ ሆናችሁ ተተረባረባችሁ እንዳውም ከሱ የተሻለ እንደምታመጡ ነው። እና በቁጥርም ታልገድባችሁ ሁላችሁም ሰዎችም ጅኖችም ተረባርባችሁ ይህንን ቁርአን የመሰለ አምጡና ተወዳደሩት ብሎ ጋብዛቸው ነበር። እዛ ላይ እሺ ብለው መልስ ሊሰጡ አልቻሉም፣ ከበዳቸው። እሺ አትሸባችሁ ነው መሰለኝ እንግዲያስ ላጥብላችሁ አለና ቢአሽር ሱወሪን አለ። እንዳሁኑ 10 ምዕራፎች አምጡ፣ እንደሱ 114 ሳይሆን አላቸው። በዚህም አልተቻለም፣ ዝም አሉ። እንደገና ቢሱረት ሚትሊህ አላቸው ማለት ነው። ባለፈው ሱራ እንደተጠቀሰው አንዲት ምዕራፍ ብቻ አምጡና ከመካከሉ መርጣችሁ አጠር ያለችውን እንዲሆን ልክ እንደሱ ቁርአን ከሆነች በዛ እናንተ እንዳሸነፋችሁ ይቆጠርላችሁ ተባሉ። ይሄንንም ሊሸፍኑት አልቻሉም። እና ይሄ እንግዲህ ተሐጂ እስከ ቂያማ ቀን ድረስ ቁሟል። ቁርአንን የመሰለ በማንኛውም በይዘቱም ሆነ በሂደቱ በቃል አገባቡም ሆነ ባረፍተ ነገር አቀራረጹ በምስጥር አቀነባበሩ ቁርአንን በቀጥታ የሚተካና የሚመስል አንድ ምዕራፍ ማምጣት አይቻልም። ይሄም ደግሞ በአለም ህዝብ ደረጃ ማለት ነው። ያው በሌላው አያት ቁል ለኢኒ ጀማአቲ ኢንሱ ወል ጂን ዐላ አየቲን ሚስሊ ሃዛ አልቁርአን ላ የኩኑ ሚስሊህ እንዳለው ሰዎችም አጋንንቶችም እንዳውም እዚህ አያት ላይ ከዛም አስፍቶ ሚን ዱኒላህ ነው ያለው። ከአላህ ሌላ ሲል መላእክትም ሊገባ ይችላል ማለት ነው። እነዚህ ሁሉ ኃይሎች ተረባርበው ቁርአንን የመሰለ 10 ምዕራፍ ወይም አንድ ምዕራፍ ለማምጣት ከቻሉ ይሞክሩ በማለት ጋበዛቸው። አልቻሉም፣ እስካሁን ድረስ ለማምጣት አልተሞከረም ማለት ነው። ይህ ከሆነ ታዲያ ይሄ ሰውዬ በቅጥፈት ነው የሚያመጣው እያላችሁ አንድ ቀጣፊ የሰራውን የዓለም ህዝብ በሙሉ መስራት የማይችል ከሆነ እንዴት ሆኖ ቀጣፊ ልትሉ ትችላላችሁ? እውነተኛ ቢሆን ነው እንጂ ውሸታምማ ቢሆን ኖሮ ከአንድ ውሸታም ብዙ ውሸታሞች ተረባርበው የተሻለ ውጤት ያመጡ ነበረና በማለት ሎጂካዊ ክርክር ሰጣቸው ማለት ነው። ፈለም የስተጅቡ ለኩም እና እናንተ ሙእሚኖች እንግዲህ ይሄንን ጥሪ አቅርባችሁላቸው ለተቃዋሚዎቻችሁ እናንተ እንደምትሉት ቁርአን በቅጥፈት የተሰራ ከሆነ እሱን የመሰለ 10 ምዕራፍ ወይም አንድ ምዕራፍ አምጡ ተብለው ተጋብዘው ምላሽ ካልሰጡ ፈአለሙ አነማ ኡንዚለ ቢዕልሚላ እናንተ ሙእሚኖቹ በአላህ እውቀት የተወረደ መሆኑን ይበልጥ ተገንዘቡ። እነሱ እንደሚሉት ቢሆን ኑሮ ግን ለመወዳደር ይችሉ ነበረ። ካልቻሉትማ ከአላህ ነው የመጣው ብላችሁ እውቀታችሁንና እምነታችሁን ይበልጥ አጠናክሩ ማለት ነው። ወይም ፈኢለም የስተጅቡ ለኩም እነዚህ ካፊሮች ለቀረበላቸው ጥያቄ አውንታዊ ምላሽ የማይሰጡ ከሆነ ፈአለሙ በሏቸው እነሱ ነው። እንግዲያውስ እወቁ አነማ ኡንዚለ ቢዕልሚላህ ይህ በነቢዩ መሐመድ በኩል የመጣው በአላህ እውቀት በአላህ ፍቃድ ነው እንጂ እናንተ እንዳላችሁት በራሱ ጥረት አይደለም። ወአላ ኢላሃ ኢላሁ እና ይህ መልእክት ደግሞ ዋናው መሰረቱና መንደርደሪያው ከአላህ በስተቀር ሌላ አምላክ የለም የሚለው መሆኑንም ጨምራችሁ ተገንዘቡ በላቸው። ፈአላንቱ ሙስሊሙን ታዲያ በዚህ መልክ እንግዲህ ከተረዳችሁና አቅማችሁን ካወቃችሁ በኋላ እናንተ ለእውነቱ እጅ አትሰጡምን? እጅ መስጠት አለባችሁ እኮ በማለት ጠይቋቸው ነው። ምን ለክርክሩ መድረክ ተከፈላችሁ ነበረ። በተሰጣችሁ እድል ተጠቅማችሁ በውድድሩ ማሸነፍ ትችሉ ነበር፣ ግን አቃታችሁ። አቃታችሁ ደግሞ እውነቱ ከነብዩ ጋር መሆኑን አውቃችሁ እጅ መስጠትና ለእውነት መገዛት ነው ያለባችሁ ብላችሁ ጠይቋቸው ይላል። መን ካነ ዩሪዱ ልሐያተ ዱንያ ወዚነታ የይችን የቅርቢቱን ህይወት ኑሮና ወዚነታ ጌጣጌጧን ሽልማቷን የሚያልምና እንደ ዋና አላማ አድርጎ በሷ ላይ የሚያተኩር የሆነ ሰው ኖርቲ ኢለይም አዕማለሁም ፊሃ በዚሁ በዱንያ ላይ እያሉ የስራ ዋጋቸውንና ወረታቸውን እንሞላላቸዋለን ይላል። እንግዲህ የአኸራን ነገር ወደ ጎን ትቶ በሚያረጋው እንቅስቃሴ ሁሉ በሙሉ እዚች ዱንያ ላይ የለጥቅምንና ብልጭልጭን እንደ አላማ አድርጎ የሚከነከን የሆነው ሰውዬ ይሄ እንግዲህ እዚች ምድር ላይ እስካለ ድረስ ያው የሚገባውን የዲካም ዋጋውን እሰጠዋለሁ የፈጠርኩት ከሆነ ድረስ ምግቡን አልነፍገውም መካፊር ነብይ ማለት ነው። ወን ፊአላ ይብኸሱን እና በዚች በዱንያ ላይ እስካሉ ድረስ እኔ ልሰጣቸው የወሰንኩላቸውን የሲሳይ ድርሻ አላጓድልባቸውም። ካፊር ስለሆኑ ብቻ ተጽኖ አድርጌ የሚበሉትን የሚጠጡትን የሚለብሱትን የሚያጌጡትን ነገር ሳላጓድል እስከ እድሜያቸው ድረስ እሰጣቸዋለሁኝ። ኡላኢከ አለዚነ ለይሰ ለሁም ፊል አኺረቲ ኢላ ናር። ግን እንዲህ አይነቶቹ እንግዲህ ግብዞች በመጨረሻው ዓለም የጀሀነም እሳት ካልሆነ በስተቀር ምንም አይነት እድል አይኖራቸውም። ለተሰለፉበት አላማ ያው እንግዲህ አግኝተዋል አነሰም አደገም። አኺራን ግን ከግምት አላገቡትም አልጣሩበትም እና አላሰቡበትም እና ወደዛኛው ዓለም ሲሸጋገሩ ያው በጥፋታቸው እና በከዲታቸው የተዘጋጀውን የእሳት ቅጣት ካልሆነ በስተቀር ከዛ ውጭ እንደ ሙእሚኖቹ ጀነትና ጸጋን ለነሱ ድርሻ እንደማላረግላቸው ነው ይላል። ወሀቢ ጦማ ሶነዑ ፊሃ በዚህ በዱንያ ላይ እያሉ የሰሩት አንዳንድ መልካም ድርጊትም ይወገድ ያል ይሰረዝባቸዋል። ማለት ያው በተፈጥሮ ወይም በሰብአዊ አስተሳሰብ ዘመድ የመርዳት ደካማ የመተባበር ለሚስኪን የመመጽወት የመሳሰሉ ነገሮችን ይሰራል ሰው በተፈጥሮ እምነትም ባይኖረው። እንደዛ አይነት ነገሮች ይረዱኛል ብሎ ተስፋ ሊያደርግ አይገባውም። እነዛ ነገሮች ከተጠቀሙም እዚሁ ዱንያ ላይ እያለ ነው የነዛንም ዋጋ የሚሰጠው እንጂ አኸራ ላይ የሰራሁት ኸይር ነገር አለኝና የሱን ሂሳብ ብሎ መጠየቅ አይችልም ተሰርዟልና። የአኸራ ስራዎች በኢማን ላይ ነውና የሚመሰረቱት። ኢማን ከሌለ ሂሳብ የለውም ማለት ነው። ወባጢሉን ማ ካኑ ያዕመሉን እና በኩፍር ላይ ተመስርተው የሚሰሩት ነገር ሁሉ ከንቱ ነበርና እዛ አኸራ ላይ የኸይር ስራ ውጤት አለኝና ሂሳብ ይመረመርልኝ የሚል ጥያቄ ሊያቀርብ አይችልም። ኢማን እስከሌለው ድረስ ስራው ሁሉ መሰረተ ቢስና ከንቱ ወርቋልና ማለት ነው። أَفَمَنْ كَانَ عَلَى بَيِّنَةٍ مِّنْ رَبِّهِ وَيَتْلُهُ شَاهِدٌ مِّنْ وَمِنْ قَبْلِهِ كِتَابُ مُوسَى إِمَامًا وَرَحْمَةً أُولَئِكَ يُؤْمِنُونَ بِهِ وَمَنْ يَكْفُرْ بِهِ مِنَ الْأَحْزَابِ فَالنَّارُ مَوْعِدُهُ فَلَا تَكُ فِي مِرْيَةٍ مِّنْهُ إِنَّهُ الْحَقُّ مِنْ رَبِّكَ وَلَكِنَّ أَكْثَرَ النَّاسِ لَا يُؤْمِنُونَ وَمَنْ أَظْلَمُ مِمَّنِ افْتَرَى عَلَى اللَّهِ كَذِبًا أُولَئِكَ يُعْرَضُونَ عَلَى رَبِّهِمْ ويقول الأشهاد هؤلاء الذين كذبوا على ربهم على لعنة الله على الظالمين الذين يصدون عن سبيل الله ويبغونها عوجا وهم بالآخرة هم كافرون فمن كان على بينة من ربه فجتوهن من رجال أي يتمسرت إيهان وسوية ويتلوه شاهد منه كذبوك قرآن إيهان وعلمنا مسكار دزمو يمكستلو إيهانا ومن قبله كتاب موسى كبسفيت رزمه ينبي الله موسى كتاب اندمي متى من قد يترق اللتنا تنبي ينقر اللت يهونو إماما يا نبي الله موسى كتاب بجزيو نزوج من مرياتيون ورحمة لتكتوات يتقى منك سيون يدقفونا اندمي متى ينقر اللت يهونو من مريا اندت امامه اتنا اندم الرجابي سوچو يكواتر اللوه بلاتشو إلا ኡላኢከ ዩእሚኑነ ቢሂ እና እነዚያ የቀደምት መጽሐፍ ባለቤቶች በዚህ በቁርአን ያምኑበታል ከአላህ የተላከ ለመሆኑ። ወመን የክፉር ቢሂ ሚን አልአህዛቢ በዚህ በቁርአን ማንኛውም ህዝብ የሚክደው ከሆነ ፈናሩ መዒዱሁ የዛ የካሃዲው ቀጠሮ ጀሀነም እሳት ብቻ ትሆንለታለች። ፈላ ተኩ ፊ ሚርየቲን ሚንሁ እና ይህ ቁርአን ከአላህ የተላከ ለመሆኑ ምንም መጠራጠር አይገባምና እንዳትጠራጠር። إنه الحق من ربك أرسوك جتاه متى تكك لن يانا تجباك أونتانا ولكن أكثر الناس لا يؤمنون جين أبزاني أشو سوكي أونتو إما أتر أكثر كمهنو قارا لما من أي فلقوا منا أي كبالو سمنجي إلان مالتهم من جديد القرآن كالله إنه يمتى وإن نبيه راسنا يفتروا بمالت كفتن ياتكارانا كرسكري فترون بربجزي نبرو كهاديوش. ስለዚህ አላህ Subhanahu Wa Ta'ala ይሄንን በማስመልከት በተለያየ ቦታ ደጋግሞ አንስቷልና አወያይቷቸዋል። ትርክራቸውንም የሚሉት ነገር ሁሉ እንዲያቀርቡ ጋብዟቸዋል ማለት ነው። እና እዚህ ላይ ምንድነው ለማለት የፈለገው የነብዩ አለይሂ ሰላቱ ወሰለም ይሄንን ቁርአን ይዞ መጥቷል ያአላህ መልእክት ነው በማለትም ማስተዋውቋል። እና እንዲህ አይነት ቁልጭ ያለ መረጃ ይዞ የመጣ የሆነው ሰውዬ ከጌታው ተቀብሎ ወይትሉሁ ሻሂዱ ሚንሁ አለ። ይህ ቁርአን የሰው ሰራሽ ላለመሆኑ መለኮታዊ መልእክት ለመሆኑ ከራሱ አካል የሆነ ዋቢና ምስክር ያለው የሚከተለው ሆኖ ነው የመጣው። ማለት ያው ቀደም ብሎ እንደተጠቀሰው አንዷን ምዕራፍ እንኳን እስቲ ተወዳደሯት ወይም አስሯን ወይም ሙሉ በሙሉ የሱን መስል አምጡና እስቲ እንግዲያ ተወዳደሩ እያለ መጋበዙ ሰው ሰራሽ ነገር አለመሆኑን ያረጋግጣል እሱ ራሱ ማለት ነው። ከዛም በተጨማሪ ደግሞ ወደ ታሪክ ስንመለስ ከበፊቱ የነበረው ታዋቂ ኪታብ የነብዩላህ ሙሳ ኪታብ መሪ የነበረውና የጸጋ የረህራህ ምንጭ የነበረው ተውራት የመጨረሻው ነብይ የመጨረሻውን ኪታብ ይዞ ይመጣል በማለት አስቀድሞ ትንቢት ተናግሮለት በተናገረው መሰረት ነው የመጣው ማለት ነው። እና እንዲህ አይነት እንግዲህ መረጃዎች የደገፈው የሆነውን መመሪያ ይዞ የመጣው ሰውዬ እንዲሁ እንደማስረጃ ቢቱ ነው በደረቅ እንደሚከራከሩት ሰዎች አይደለም። የሱ አስተማማኝና ወዲ የሚያስነፋ ነው። የነሱ ግን ምንም ማያጃ መጨበጫ የለለው ውሸት ነው ማለት ነው። ኡላኢከ ዩእሚኑነ ቢሂ እነዚያ ደግሞ የነብዩላህ ሙሳ ኪታብ ተከታዮች የሆኑት ምሁሮችና ሊቆች ይህን ቁርአን ከአላህ የመጣ መሆኑን ስለሚያውቁት ያምናሉ። ያው ለጥቅም የተገዙትና ወስላታዎቹ ብቻ ሲቀሩ ማለት ነው። ወመን የክፉር ቢሂ ለማንኛውም በዚህ ቁርአን የሚክድ ሚነል አህዛቢ ከተለያዩ ህዝቦች ያው ህዝብ ማለት በተለያየ ክፍለ ዘመን በተለያየ ገር የሚኖር ሰው ማለት ነው። እና የሁዳም ይሁን ነሳራ ጣዖታውያንም ይሁን እምነተ ቢስ ብቻ ማንኛውም የሰው ክፍል ይህን ቁርአን የአላህ ቃል አይደለም ብሎ የሚክደውና የሚያስተባብለው ካለ ማንም ይሁን ማን ፈናሩ መውዒዱሁ የቀጠሮ ቦታው ጀሀነም ትሆናለች እዛ ውጤቱን ያገኛል ነው። ፈላተ ኩፊ ምሬት የሚኑ ግን ተከራካሪዎች ተቃዋሚዎች ብዙ ጊዜ ቢከራከሩህም ይህ ቁርአን ከአላህ ለመምጣቱ አንተ ከሚጠራጠሩት እንዲያትሆን ቁርአን በትክክል ከኔ ነው የመጣው ኢነሁ ለሐቁ ሚን ረቢክ እርሱ ከጌታ የተላከ የሆነ እውነት ነው። ወላኪና አክሰረና ችላ ዩሚኑን ግን አብዛኛዎቹ ሰዎች ይሄ ነገር በተደጋጋሚ ቢነገርና ቢገለጥላቸው አያምኑም። እነሱ ባያምኑም ግን እናንተ ሙሚኖቹ እነሱ ጋር ልትጠራጠሩ አይገባችሁም ማለት ነው። ወመን አዝለሙ ሚመን ይፍተራ አለ አላህ ከዚባ በአላህ ላይ ውሸት ከቀጠፈ ይበልጥ ማን ነው ግፈኛና በደለኛ? ማንም በደለኛ የለም። በዚህ ምድር ላይ የተለያዩ ጥፋተኞችና ግፈኞች አሉ። ግን ከነሱ ሁሉ የበለጠና የላቀው ግፈኛ ማለት በአላህ ስም የሚዋሽ ሰው ነው ማለት ነው። አላህ ሳይልከው ልኮኛል ኪታብ ሳያወርድለት አውርዶልኛል የሚል ሰው ከተገኘ እሱ ነው ትልቁ ወንጀለኛ ይላል። ኡላኢከ ዩዕረዱነ ዐላ ረቢሂም እና እንዲህ አይነቶቹ በደለኞችና ግፈኞች የውመ ልቂያማ ሲሆን በጌታቸው ዘንድ ለፍርድ ይቀርባሉ። ወየቁሉ ልአሽሃድ እና ምስክሮችም ደግሞ ይላሉ ሀኡላኢ አለዚነ ከዘቡ ዐላ ረቢሂም እነዚህ በዱንያ ላይ ያሉ በጌታቸው ሲዋሹ የነበሩ አጎናባጆች ናቸው እና ነብይ ሳይሆኑ ነብይ ሆነናል ኪታብ ሳይሰጣቸው ተሰጥቶናል እያሉ ሲዋሹና ሲያጎናብዱ የቆዩ ናቸው በማለት ምስክሮች ቃል ይሰጡባቸዋል ይላል። አላ ላዕነቱላሂ ዐለ ዛሊሚን እና የዛ ጊዜ በዚህ መልክ እንግዲህ በካሊቅና በመክሉቅ መካከል ጣልቃ ገብተው ሲያጎናብዱ የቆዩ በሆኑት ግፈኞችና በደለኞች የአላህ እርግመት ይውረድባቸው ከረህመቱም ያርቃቸው የሚል አዋጅ ይነገርላቸዋል ይላል። እንግዲህ ማለቱ ምንድን ነው? ነብዩን አላህ ሳይልከው ነው በአላህ ስም ዝም ብሎ እየዋሸ ነው ይሏቸው ስለነበረ እናንተ እንደምትሉትማ ቢሆን እውነትም ነገሩ በቀላል የሚታለፍ አይደለም። በእኔ ስም የሚዋሽ ከሆነ የውመ ልቂያማ ለፍርድ አቅርቤ የተለያዩ መስካሪዎች መጥተው እንዲመሰክሩበትና በመጨረሻ ከአላህ ረህማ እንዲባረርና እንዲረገም የሚያስደርግ ድርጊት ነው። ይህንን እያወቀ ግን እሱ አሁን እንደምትሉት ነብዩ የሚያደርገው አይደለም በላቸው ማለት ነው። አለዚነ የሱዱነ አን ሰቢልላህ እና እነዚያ ከአላህ መንገድ የሚያግዱና የሚያደናቅፉ የሆኑ ወየብጉና ዒወጀን ትክክለኛዋን የእስልምና መስመር ደግሞ መጣመሟንና መዛባቷን የሚሹላት ያው እስልምናን እንዳልሆነ እያጣመሙና እያወናገሩ ለተመልካቹ እንዲጠላ የሚያደርጉ ማለት ነው። ወሁም ቢልአኺረቲሁም ካፊሩን ከዛም በላይ ደግሞ ከሞት በኋላ በመነሳት ጉዳይ የካዱ የሆኑት የአላህ እርግመት ይውረድባቸው ይባላል ነው የሚለው። ኡላኢከ ለም የኩኑ ሙዕጂዚነ ፊል አርድ ወማ ካነ ለሁም ሚን ዱኒላሂ ሚን አውሊያ ዩዷዓፉ ለሁም ልዓዛብ ማ ካኑ የስተጢዑነ ሰምዐ ወማ ካኑ ዩብሲሩን أولئك الذين خسروا أنفسهم وضل عنهم ما كانوا يفترون لا جرم أنهم في الآخرة هم الأخسرون إن الذين آمنوا وعملوا الصالحات وأخبطوا إلى ربهم أولئك أصحاب الجنة هم فيها خالدون. أولئك لن يكونوا معجزين في الأرض إنا إن جاءنا سوچوا أولا باجتنا جفنوش بدلنوش فسلمنا نيات لعلو سوچ إن دا يقبلتنا إن دا يكتلوت يمي عدركو كزان بلايك هموت بولا من نسات جرل يمي ناتقروا يهونوت لم يكونوا معجزين في الأرض بآخرا بالشاسا يهون كفلجا الله الزوبة مجر لي النسل لما أتكاتوا يمي عدثونا يمي عملتو تايد اللوم በፈልግ ዲባቅ መጣቸውና መከታቻ አደረጋቸዋለሁ እኚህ ማለት ነው። ወማ ካነ ለሁም ምን ዱን ኢላህ ምን አውሊያ አላህ Subhanahu Wa Ta'ala በእለቱም ሆነ በዘለቀታው ሊቀጣቸውና ሊበቀላቸው ከፈለገ ከሱ ሌላ የሚያድናቸውና የሚከላከልላቸው ዋሊና ዘመድም አይኖርም። ሙባአፉ ለሁም العذاب እና በዚህ በጥፋታቸው ሳቢያ ቀጣቱ ይዘራረብላቸዋል። ተፈልግ በዱንያም ከተቸ እንደገና በአኺራም ደግማቸዋለሁ ወይም እዛ አኺራ ላይ ይቀድር ቢሆነ ከታሰጣቸዋለሁ። አንደኛ ራሳቸው በመካዳቸውና በመዋሸታቸው፣ ሁለተኛ ሌሎችን ህዝቦች በማወናበዳቸውና በማደናቀፋቸው እንደ ወንጀላቸው ከታታቸውም ድርብርብ ይሆንላቸዋል ማለት ነው። ማካኑ የስተጥዑነ ሰማ እነዚህ አይነት ሰዎች ለምን እንደው ከታቱ የከበደባቸው ይባል በእኛ ላይ ይያሉ እነትን ማዳመጥ አይችሉም ነበር ከጥሜታቸው ብዛት የተነሳ። ወማካኑ ይብሲሩን እንደገና ደግሞ ትክክለኛ ነገርን መመልከትና ማስተዋልም አይችሉም ነበርና ጆሮአቸውን የዘጉ አይናቸውን ያጠፉ ሀቅን ለማየትም ሆነ ለመስማት የማይሹ ልግመኞችና እርጉሞች በመሆናቸው የውመል ቂያማ ቅጣታቸው የዛኑ ያህል የከፋና የከበደ ይሆናል ይላል። ኡላኢከ ለዚነ ኸሲሩ አንፉሰሁም እና እንዲህ አይነቶቹ ናቸው ነፍሳቸውን የሚከስሩት መተኪያ የሌለውን ነፍስን የሚያህል ነገር ለዘላለማዊ ጀሃነም አሳልፈው የሚሰጡ ከንቶች ማለት እንዲህ አይነቶች ሰዎች ናቸው። ወበላአንሁም ማካኑ ይፍጠሩን በዱንያ ላይ ይያሉ ደግሞ ይቀጥፉትና ይቀባጥሩት የነበረው ሁሉ የሚጠፋባቸው ማለትም እናጠፋና ጌታ ቢቆጣም ምናልባት እንደሚነገረው ከሞት በኋላ መነሳትም ካለ ታውቶቻችን አለቆቻችን ይረዱናል ይደርሳሉ ይማልዳሉ ይያሉ ሲወሻክቱና ይቀጣጥሩት የነበረው ከፈታቸው ማያያ መጨበጫው ጠፍቶ በመጨረሻ ላይ ኪሳራ የሚታረጉት እነዚህ ናቸው። ላጀረም ሐቀን እውነት ልበላችሁ ይላል አንነሁም እንዲህ አይነቶች ሰዎች ለአኺራቲ በመጪው ዓለም ሁሙል አክሰሩን የኪሳራ ባለቤቶች ከሚባሉት ሁሉ በጣም የላቁትና የመጨረሻ ከንቱ የሚባሉት እነዚህ ብቻ ናቸው ይላል። እነዚህን አመኑ እነዚያ በጌታቸውና በመብቱ ያመኑት ወአሚኑ ሳሊሃት የታዘዛቸውን መልካም ሁሉ ደግሞ የሰሩት ወአቅበቱ ኢላ ረቢሂም ወደ ጌታቸው ደግሞ ፈጥለጥ ብለው የተገዙትና እሱን በእጅጉ ያከበሩና የፈሩት ወላኢካ አስሃቡል ጀና እነዚህ ደግሞ የጀነት እድለኞችና እድምተኞች ናቸው። ሁም ፊሃ ኻሊዱን ጀነት ከገቡ በኋላ በዚያ በጀነት ውስጥ ለዘላለም ኗሪና ዘውታሪዎችም ሆነው ይቀጥላሉ ይላል። مثل الفريقين كالأعمى والأصم والبصير والسميع هل يستويان مثلا أفلا تذكرون. مثل الفريقين يهلتو برنوش مثالي مالتم يأماني سنائي كهادي وشتو مثالي كالأعمى والأصم عند أين سكروشنا عند جنقروش فللا بكل دقمو والبصير والسميع አይነት የናማ እንደሆኑና እንዱም ሰኒ እንደሆኑ ሰዎች ናቸው ማለት ይቻላል። ለላ እንግዲህ የካዲው ክፍል አላህ የሰጠውን መመሪያ ባለመቀበሉና ባለመከተሉ እንዲአይኑ እንደታወረና ጆሮው እንደደነቆረ ሲሆን የአማኙና ደግሞ ተከታው አይኑ እንደበራለትና ጆሮው እንደተከፈተለት ሰው ናቸው ማለት ነው። እንግዲህ አይኑ የታወረ ጆሮው የደነቆረ ሰው አይኑና ጆሮው ጤናማ ከሆነ ዳራ ምን ያህል ነው የሚቀራረበውና የሚመሳሰለው ተብሎ ቢጠየቅ መልሱ ግልጽ ነው። አይንም ጆሮም የሌለው ሰውማ ምን ዋጋ አለው ነው የሚባለው ማለት ነው። ሙሚንና ካፊርም የዚህን ያህል ነው በእኔ ዘንድ ልዩነታቸው ይላል። ሀሌት ሰውያን ይመስለን እነዚህ ሁለቱ ቡድኖች ታዲያ በአኳያነት ይወዳደራሉና ይመሳሰላሉ። አፈላ ተዘከሩን ይህንን አገላለጥ ከልብ ለምን አታስተውሉትምና አትገነዘቡትም? ግልጽ የሆነ ምሳሌ መሰለኝ ያቀረብኩላችሁ ማለት ነው። ولقد أرسلنا نوحا إلى قومه إني لكم نذير مبين ألا تعبدوا إلا الله إني أخاف عليكم عذاب يوم أليم فقال الملأ الذين كفروا من قومه ما نراك إلا بشرا مثلنا وما نراك اتبعك إلا الذين هم أراذلنا بادي الرأي وما نرى لكم علينا من فضل بل نظنكم كاذبين. قال يا قوم أرأيتم إن كنت على بينة من ربي وآتاني رحمة من عنده فأميت عليكم أنلزمكموها وأنتم لها كارهون. كذب مكتل لدنا ولتارك من لسنا ولقد أرسلنا نوحا إلى قومه أعاهن أنت بلاك المسرت ووقت نبي الله نوح نم ودوغا وسولك نو نبرا كالله بستكر لرأي لما بمالت انجاز فمر مالتنا እና ነብዩላህ ነው ወደ ወገናቸው ተልከው በመጡበት ጊዜ እንኔ ለኩም ነዲሩ ሙቢን እኔ ለእናንተ ግልጽ የሆንኩኝ አስጠንቃቂ ነኝና ከዛሬ የነበራችሁበት ጣዖት አምልኮ ታያዋጣም ስህተት ነውና ለአንድ አላህ ብቻ ታማኞችና ተገዥዎች ሁኑ በማለት አስጠነቀቃቸው ይላል። አላህ ተአቡዱ ኢላላህ ከአላህ በስተቀር ማንንም ምንንም አትገዙና አታምልኩ እኔ አኻፉ አለይኩም አዛበ የውሚን አሊም ይህን ማስጠንቀቂያን ሰምታችሁ ስተታችሁን ካልተዋችሁ አሳማሚ የሆነውን ቂጣት እለት ትፈራላችኋለሁኝ። አንድ አሳረኛ የሆነ እለት ይደርሳል። በዛ ቀን ከባድና አንገብጋቢ የሆነ ቅጣት ይደርስባችኋልና ያ ከመሆኑ በፊት ከወዲሁ ስተታችሁን አርሙ በማለት ጠየቃቸው ይላል። የዛ ጊዜ በጊዜው የነበሩት ባለስልጣናቶችና ከበርቲዎች فقال الملأ الذين كفروا من قومه ከህዝቦቻቸው ከወገኖቻቸው መካከል በጣም እንግዲህ ታዋቂ የነበሩት መኳንንቶችና መሳፍንቶች ከሃዲዎቹ እንዲህ አሉ። እንግዲህም የነብይ ጻር የሚሆኑት በየዘመኑና በየሀገሩ ባለስልጣናትና ሀብታም ባለጸጋዎች ናቸው። ዳውል ጊዜ ያው አሚን ብሎ ነው የሚቀበላቸው አላህን ረሱሎች። ምክንያቱም በነብዮች በኩል የሚመጣ መልእክት አቅል የሚውጠው ነገር ነው፣ ማዕቁል ነገር ነው። እነዛኞቹ ግን ለጥቅምና ለስማቸው ሲሉ አይዋጥላቸውም፣ በእኛ ጥቅም ላይ የመጣ እየመሰላቸው ማለት ነው። እና በማንኛው ነብይ ጊዜ ቃለል መልአኡ ነው የሚለው። ተቃዋሚ ሲጠቀስ መልአ ነው የሚመጣው። መልአ ማለት ለትልልቅ ሰዎች ላይ የሚሞሉ ግርማ ክብር ያላቸው ማለት ነው። እና ተካሃዲዎቹ ወገኖቻቸው መሐከል ትልልቅ የሚባሉት ያገር ስማግሌዎችና ሹማምንቶች እንዲህ አሉ፣ ማነራ ከኢላ በሸረም ምስለና አንተ ተማን በልጠነው ነብይ የምትሆነው የኛው ቢጤ ሰው እንጂ ሌላ አርገን አናየኝ። አንተ በቁመትህም ሆነ በውፍረትህ ከኛ የተለየ አይደለህም። አንተ ታዲያ ከማን ተሽለህ ነው ከኛ መካከል ጌታ የመረጠህ? በል አሏቸው። ወማ ነራከ ተባአከ ኢላ ለዲና ሁም አራዲሉና ባዲየ ራእይ፣ አንተን ደግሞ የተቀበሉህና የተከተሉ ሰዎች ህብረተሰቡ መካከል በጣም ወራዳ የሆኑ ደካሞቹ ክፍሎች ናቸው። ድሃዎቹ እንዲሁም አካለ ስንኩሎቹ ደካሞቹ ናቸው። ከዛም በተጨማሪ ባዲየ ራእይ አስተሳሰባቸው ቃሪያ የሆኑት ፍጥለት የሌላቸው እንዲሁ ዝም ብለው የነገሯቸውን በጭፍኑ የሚቀበሉ የዋዎች እንጂ አስበውና አስተውለው ነገሮችን አገናዝበውና አመዛዝ ነው ሊወስኑ የሚችሉ ሰዎች አይደሉም። ታዲያ አንደኛ አንተ ከኛ የተሻልክ አይደለም፣ ተከታዮች ደግሞ እንደውም ከህብረተሰቡ ዝቅተኛና ደካማዎቹ ቃሪያዎቹ ከሆኑ ይህን ነገር እኛ እንዴት አድርገን እንቀበለዋለንና እንከተለዋለን በማለት ተከራከሩ ማለት ነው። ወማነራ ለኩም አለይና ሚን ፈድሊን፣ በማንኛውም መልኩ ለእናንተ በእኛ ላይ ብልጫ አናይላችሁም፣ ከኛ የምትሻሉበት ምክንያት የለም ማለታቸው እንግዲህ እኛ ከእናንተ አናንስም፣ ነብይነት ካስፈለገ ከኛ መሆን ነበረበት ማለታቸው ነው። በልነዙንኩም ካቢቢን፣ እንዲያውም ከዚህ ሁሉ በላይ እናንተ አሁን በምትናገሩት ነገር ውሸታሞች ናችሁ ብለን ነው የምንገምታችሁ። የምትናገሩት ነገር አንተና ተከታዮች ማለታቸው ነው ያባዟቸው። አንተ ስትናገር እነሱም እውነት ነው እያሉ እየደገፉ ነው እና የሁላችሁም አቋም ሆኗልና የምትሉት ነገር እውነት ይሆናል ከማለት ይልቁንስ ውሸት ይሆናል የሚለው ግምታችን ነው በእኛ በኩል የሚያመዝንብን በማለት እንደማይቀበሉ መልስ ሰጡ ማለት ነው። ይህ ጊዜ ቃለ ያ ቀውም ነቢዩላህን ወገኖች ሆይ አሉ በማባበል አራአይቱም አያችሁን እንኩንቱ አላ በይነት የሚረዲ እኔ ከጌታዬ በኩል የተመረጥኩኝና የተላኩኝ ለመሆኔ ተጨባጭ መረጃ ካለኝ ወአታኒ ረህመተ ሚን እንዲህ ከሱ የሆነ ደግሞ ጸጋውን ተለገሰኝ እናንተ እንደምትሉ ሳይሆን መርጫ አለውና ነብይ አድርጌ ያለው ይካለ ፈውሚየት አለይኩም እና ለኔ አላህ የለገሰኝ ጸጋና የተሰጠኝ መረጃ በእናንተ ዘንድ ጭፍ እንዲሆንባችሁ ግልጽ ባይሆን ማለታቸው ነው። አኑልዚሙኩም ውሃ ያንን እኛ ያመጣነውን መረጃ ባይገባችሁና ባትረዱም እንዲያው በግቢ በጦንቻ መቀበል አለባችሁ ብለን የምናስገድዳችሁ መሰላችሁ እንዴ አሉ። وانتم لا تعرفون ان انت يمتطلونا يمتقاوموهنا اتشو يالاو لبجد للمتن باتشو هالموكر هذا من دنو يميات تعدانا مطالات يمتقباو انيا يمتانو النجر بطردون بطردون مكبال هالباتشو بلن بجد نابج اسفل لنشن باتشو بنموكر مرو እንዴት ያላመንኩበት ነገር ትክነብኛለ ብሎ አካከግራ ማለት አግባብ ነበር። እኛ ግን እንደ አሳብ ነው ያቀረብላችሁ። እናንተም የራሳችሁን አስተሳሰብ መያዝ ትችላላችሁ። እኔ ከእናንተ የተሻልን ሳልሆን አሁን አትመልጡንም ማለት መብታችሁ ነው። ግን እኛ አላህ Subhanahu Wa Ta'ala መልእክት አውርዶልናል። እኛ መካከል ነብይ ተገኝቷል። ይሄ ነብይ ደግሞ ነብይ ለመሆኑ ማስረጃ ካስፈለገ እነሆ ማስረጃ አለው ብለው ነው የቀረብነው። የሰውነ ድረስ የቀረበውን ነገር ገምግማችሁ መቀበልም አለመቀበልም በእጃችሁ ሆኖ ይያለ እንደገና አላስፈላጊ ዛቻና ውጣ ወረድ ማንጓጠቱን ምን አመጣው? በቀጣ በመግባባት ልናረገው የምንችለው ነገር ለምን ወደ ቁጣና ወደ ኃይል ተሄዳላችሁ ወገኖቼ በማለት ያባረጓቸው ማለት ነው። ወያ ቆሚ ላ አስአልኩም አለይሂ ማላን ኢን አጅሪ ኢላ አላ አላህ وما انا بطارد الذين امنوا انهم ملاقو ربهم ولكني اراكم قوما تجهلون ويا قوم من ينصرني من الله ان طردتهم فلا تذكرون ولا اقول لكم عندي خزائن الله ولا اعلم الغيب ولا اقول اني ملك ولا اقول للذين تزدري اعينكم لن يؤتيهم الله خيرا الله اعلم بما في انفسهم اني اذا لمن الظالمين ወያቆም ወገኖች ሆይ አሉ አተቀማሪ ላ አስአሉኩም አለይሂ ማለን የነን መልእክት ወደናንተ በማድረስና በማስተማሪ ከናንተ ክፍያ ገንዘብ የምጠይቃችሁና የምፈልግባችሁ አይደለሁም ይናጅሪየ ኢላ አላህ የኔ ወረታና ምንዳዬ በአላህ በላከኝ ጌታ ላይ ብቻ እንጂ ከናንተ የሚፈልግ አይደለም ወማ አነ ቢጣሪድ ለዚና አመኑ እነዚህን አማኝና ተከታዮችን ደግሞ የማስተናብትና የማባረርም አይደለሁም። ባዲር ኢ ብለው ቀደም ሲል የለከፋቸውን እኛ እንድናምንልህ ከፈለክ እኔ እንደካሞችና ምክሮች ካጠገብ አባራቸው እነሱ ጋራ ግን እኛ መጋፋት አንሻም ብለው ነበር መኳንንቶቹ። እኔ በመታምኑ ከሆናችሁ እነሱ ጋራ ተሰልፋችሁ እመኑና ኢባዳችሁን አድርጉ እንጂ እናንተ ስለናጣችሁና ስለጠላችኋቸው አማኝ ወገኖችን የማስተናብትና የማባረርም አይደለሁም። እነሆ ሙላቁ ረቢን ምክንያቱም እነዚህ ሰዎች ጌታቸው ጋር ይገናኛሉ የመልከራማ የዛ ጊዜ አማኞቹን ለምንድነው አንተ ያባረርካቸው ብሎ ቢጠይቀኝ መልስ የለኝምና እነሱን ለማባረር አልችልም አሉ። ወላኪን ያራኩም ቀውመን ተጃሃዱን ግን እኔ እናንተ ከልባችሁ ለማመን የፈለጋችሁ ሳትሆኑ እንዳውም ፍርሃትን የምትስሱ የባለጌን ተግባር የምትከተሉ አድርጌ ነው የማያችሁ። እምነት ለመቀበል የሚፈልግ ሰው እንዲህ አይነት ትዕቢትና ኩራት ይዞ አይመጣም። ያ አላህ Subhanahu Wa Ta'ala ሐቁን ካመጣ ከነዚህ ከወገኖቻችን ጋራ እኛ ምን ተጣጣፋለን ማለት እንጂ እንደገና ራሱን ተፋ አድርጎ ቀደም ብለው ያመኑት ሙእሚኖች እንዳውም ንቆና ጠልቶ እነሱን አባርና እኛን እንምጣለ ማለት ወጥሮውንም ይሄ የደንቆሮ ወይም የማህጂም ጥያቄ እንጂ ህጋዊ አይደለም አሏቸው ማለት ነው። ወያቀው ማሁንም ወገኖች መንየንሱሩኒ ሚንላሂ እንጦረቱም እነዚህን አማኝ ወገኖችን እኔ አልፈልጋችሁም ሀብታምና ባለስልጣናቶችን ነው እንጂ እናንተን አልሻም ብዬ ባሰናብትና ባባረራቸው ጌታቸው የተቆጣ እንደሆነ ከጌታ ቅጣት እኔን ማን ነው የሚረዳኝና የሚያድነኝ? አፈላ ተዘከሩን እነዚህን ሰዎች ያለምንም ጥፋትና ወንጀል በማባረርና በማሰናበት የሚያስከትልብኝን መከራ ለአትገነዘቡም እና አታስቡምን አሏቸው። ወላ አቁሉ ለኩም እንዲ ኸዛኢኑ ላህ እኔ ደግሞ ከኔ ዘንዳ የአላህ መጋዘን አለ አላቸውም ማለት አላህ ከወደደና ከመረጠህ ለምን ሀብታም አትሆንም ይሏቸው ነበር። ያው እንደ ሌሎቹ እኔ በገንዘብ ውድድር አልመጣሁም መልእክቴን አድርስልኝ ነው እንጂ አለኝ አላህ ኸዛኢንን ለአንተ ሰጥቻለሁኝና ነብይነትህን በሀብት አስማማና አስተዋውቅ አላለኝም ወጥሮንም ደሃ መሆኔን አቀዋለሁና ተሳስተነግሩኝ ያላህ መጋዘን በእኔ እጅ አይደለም ያመናችሁ እንደሆነ ገንዘብ አከፋፍላችኋለሁ ብዬም ቃል አልገባላችሁ ማለታቸው ነው። ወላ አለሙ ልገይበ እንደገና ደግሞ ሩቅና ስውር የሆነ በሐዋሳት የማይደረስን እውቀት አላውቅላችሁም ያላህ ነብይ ከሆንክ እንግዲህ የጌታን ይስራዋጭ ነው ማለት ነው። ስለዚህ በእያንዳንዳችን የሚደርስብንና የሚያጋጥመን ነገር ብትነግረን እያሉ እንደ ጠንቋይ የሚጠይቋቸው ነበር። እኔ ገይባው ቃልው አላልኳችሁ አላህ የነገረኝን መመሪያ ብቻ ነው እንጂ ማስተላልፈው ወላ አቁሉ ኢኒ መለኩን እነማ አንተ በሸሩ ምድሩና ብለው ነበር ደግሞ የኛው ልጅ ሰው ነህ ብለው ነበርና አሁን ሰውነት የሚይዝ መቻጣውትና ካልኩት እናንተ ሳትነግሩኝ ሰውነቴን ያቃለውኝ ወጥሮውንም መላእክታ ነው አላልኩም መላእክታ መሆኔን መይቼ ነገርኳችሁና እናንተ ሰው ነህ ይላችሁ ታስተውሱኛላችሁ ወላ አቁሉ ለዲነ ተዘሪ አዩኑኩም እናንተ በንቀት አይን የምታዋቸው የሆኑት ወገኖች ለሆኑት ወገኖች ደግሞ ለሙእሚኖቹ ለዩት የሁሙላሁ ኸይረን አላህ ሂዳያ ኢማን አልፈጣቸውም ማለት አልችልም እናንተ ያ አንተን በመደገፍ ምናልባት ብታቸንፍና ቢሳካልህ ያንተ ደጃፊዎች ተብለው ወደፊት ቀን ለማግኘትና ቁራሽ ለማግኘት ነው እያሉ ያሟቸው ነበረ እናንተ እንደምትሉት አላህ ኢማንና ሂዳያ አልፈጣቸውም ለጥቅም ብለው ነው ብዬ ልጠረጥራችሁ አይገባኝም ማለታቸው ነው አላሁ አለሙ ቢማ ፊ አንፉሲሂም እነርሱ ተቀብለናልና ተከትለናል ካሉኝ ከአንጀት ነው ከአንገት ብዬ መመራመርም የለብኝም በልቦናቸው ውስጥ ያለውን ነገር አላህ ነው የሚያውቀው አሏቸው እኒ ኢዘን ለሚነ ዛሊሚን እና እነዚህ ሰዎች ችግረኞችና ምስኪኖች ስለሆኑ ብቻ እናንተን አልፈልጋችሁም ብዬ ባባረራቸው እኔ የዛ ጊዜ ከበደለኞቹ እንደመሆን ነውና ስለዚህ ይህን ጥያቄ ልቀበላችሁ አልችልም ከፈለጋችሁ ከነሱ ጋር ተሰልፋችሁ እመኑ ካልሆነ ደግሞ የገቡልኝን አባርሬ እንደገና አዲስ ፍለጋ ውስጥ አልገባም አሏቸው ማለት ነው قالوا يا نوح قد جادلتنا فأكثرت جدالنا فأتنا بما تعدنا إن كنت من الصادقين قال إنما يأتيكم به الله إن شاء وما أنتم بمعجزين قالوا النجي وقنوة تنبروا السادة النجي انتكتات أي ملسوش كسطواتشو أنك دمت بوهالا ينسو طياتشوش منهم تكبعين ميت اندالا جنوشاوكو يا نوح حالواتشو أنتانو هيتبالكو سوية قد جادلتنا አንተ እኮ በጣም ተከራከርከናል ፋክተር ተጅዳለና ክረክሩንም ማጠፋው እኛ ያቀረብናቸውን ሐሳቦች ምንም ልትቀበል አልቻልከም ሁሉንም ነገር ዲፍንፍና አደረከው ፈዲና ቢማ ተይዱና ኢንኩንተ ሚነ ሷዲቂን እና አሁን የጠየቅነውን ሁሉ እንግዲህ በየመልክ ማትቀበል ከሆን አንተ ደግሞ በእናንተ ላይ አደጋ ይመጣል ይያርክ የምትዝተውን ነገር አምጣና እንይልህ እንጂ እነት ባባባላችሁ እነተኞች ከሆናችሁ ያው የሚመጣው ነገር መጥቶ ይፍረደን እንጂ ካንተ ጋራ መግባባትና መስማማት እንደማንችል ነው በማለት በመጨረሻ ውይይቱን አቋረጡ ማለት ነው። قال انما ياتيكم به الله عليم እኔ የምዝትበት ነገር ንገር ተብዬ ነው እንጂ የምናገረው ራሴ አይደለም ማመጣው ከፈለገ الله ነው سبحانه وتعالى ያንን ዛቻውን የሚፈጽምባችሁ ኢንሻ የውም እሱ ከፈለገ ነው وما انتم بمعجزين الله ደግሞ እናንተን በዛቻው ያጠፋችሁ ከመወከረ እናንተ እንደማታጠፉትና እንደማታመልጡትም እርግጠኛ ነኝ በማለት አረጋግጡላችሁ እና ዘላይ እንግዲህ እንደማንኛውም ሰው እንግዳው ያው እኔ እንዲያረጋግጡአለሁ አላሉ ያላህ ነብይ ናቸውና እኔ መልእክት መንገር ነው እንጂ ያለብኝ ሙዕጂዛ የሚባለውን ነገር እኔ በጀ ያስኩት መስፈሪያ አይደለም አላህ ከፈለገ ያመጣላችኋል የምትመኙትን ነገር እኔ ግን መከሪያችኋለሁ አስጠንቅቃችኋለሁ ያ ከታስ ሲመጣ ግን እርግጠኛ ነኝ እናንተ የማታጠፉ